ولو أنا كتبنا عليهم أن اقتلوا أنفسكم ما يخرجوا من دياركم ما فعلوه إلا قليل منهم እነዚህ ሙናፊቆች እኛ በእነሱ ላይ ብንጽፍባቸው ወይም ብንወስንባቸው ይላል። በዚህ አቋማቸው ላይ እያሉ አንቅቱሉ አንፉሰኩም ተውባ ለማድረግ ከፈለጋችሁ ራሶቻችሁን ግደሉ ብለን ብናዛቸው ኑሮ አይኹሩጁ ሚን ዲያሪኩም ወይም ከሀገራችሁ ውጡ አለበለዚያ ይህን ካላደረጋችሁ ወንጀላችሁን አልምራችሁም የሚል ውሳኔ ባሳልፍባቸው ኑሮ ማፋሉ ይህንን ትእዛዝ እንደማይፈጽሙት እናቃለን ኢላ ቀሊሉ ሚንሁም ከእነሱ በጣም ጥቂቶቹ ካልሆኑ በስተቀር ይላል። እንግዲህ በበኒ እስራኤሎች አንድ ወንጀል ፈርተው ተውባ ለማድረግ በሚፈልጉ ጊዜ ወይም ንስሐ ለመግባት በሚሹበት ጊዜ ከፋራቸው ከባድ ነበረ ማለት ነው። እና አንድ ወንጀል የሰራ ሰው አላህ እንዲምረው ወይም ጀሃነም እንዳይገባ ከፈለገ እዚህ በዱንያ ላይ መኖሩን መሰዋት አለበት። ልገደልና ጌታ ይማረኝ ብሎ ነፍሱን ለግድያ ለሰይፍ ማቅረብ ነበረበት በእስራኤል ህግ ማለት ነው። ወይም ደግሞ ከትውልድ ሀገሩ ለቆ ወደ ሰው ሀገር ሂዶ ወዳጅ ዘመድ በሌለበት መኖር አንድ ሌላ አማራጭ ከፋራ ነበረ። የዛ አይነት ከባድ ከፋራ ብንደነግግባቸው ኑሮ እነዚህ ሙናፊቆች ተውባ ለማድረግ ከፈለጋችሁ ወይ ራሳችሁን ለግድያ አቅርቡ ወይም በሀገራችሁ ውጡና በማታውቁት ሀገር ኑሩ ይህን ካደረጋችሁ ነው ምምራችሁ ብላቸው ኑሮ እምነታቸው ላይ መርላ ስለሆነ ይህንን ነገር አያደርጉትም ነበረ ይላል። ከልቡ እንግዲህ ኢማን ያለው ሰው ቀደም ሲል ቢሳሳትም እንኳ አላህ ይማረኝ እንጂ አኸራዬ ከሚጠፋብኝ ብሞት ይሻለኛል ወይም አገሬን ባጣ ይሻለኛል ይል ነበረ። እነሱ ግን ቀደም ሲል አማኝ ነን ሲሉ እንደቆዩ ይህ አይነት ከፋራ በሚታዘዙ ጊዜ ግን አይ የት ከሆነ የፈለገ ይሁን እንጂ ብለው እንደሚያፈርሱ ነው ይላል። ኢላ ቀሊሉ ሚንሁም በጣም ጥቂቶቹ ካልሆኑ በስተቀር ከእነሱ መካከል መቼም አንዳንዶች ነገሩን አገናዝበው የመጨረሻው የጀሃነም ቅጣት ከባድ መሆኑን ያወቁ ይህንኑ ሸርጥ ለመወጣት የሚሞክሩ ሊኖሩ ይችላሉ። አብዛኛዎቹ ግን ይህንን እንደማያደርጉት ነው ይላል። ወለው አነውም ፈአሉ ማ ዩዓዙነ ቢሂ እነዚህ ሙናፊቆች ደግሞ በጌታቸው የተመከሩትንና የተገሰጡበትን ነገር ቢሰሩ ኑሮ ያው በሚያጋጥማቸው ነገር ሁሉ ወደ አላህና ወደ ረሱል መተው ሙሐከማ ማድረግ እንዳለባቸው በተሰጠውም ህክም ደግሞ ያለምንም መግረጭና መነጫነጭ ከልባቸው በጸጋ መቀበል እንዳለባቸው የተነገራቸውን ነገር በተግባር ቢያውሉ ኑሮ ለሳነ ፈረደውም እንደዚህ ከመወሳለቱ የበለጠ በተሻለላቸው ነበር። በዱንያም ያው ጥሩ አቋም ያላቸው የተከበሩ ሰዎች ሆኑ ነበር በአክራም ደግሞ በሙእሚኖቹ ደረጃ ተሳታፊዎች ይሆኑ ነበረ ማለት ነው። ወአሸደ ተክቢታ ኢማናቸውንም ደግሞ ለማረጋገጥና ለማጽደቅ የበለጠ አስተማማኝ ይሆንላቸው ነበረ። ዳሩ ግን ይህም ባለማድረጋቸው እዚህም የመኖር እድላቸውን በቀላሉ አኮላሹ፣ ክብራቸውንም አጠፉ፣ በአክራም ደግሞ ለባሰ ቅጣትና ውርደት ተዘጋጁ ይላል ማለት ነው። ወኢዘ ለአተይናሁም ሚን ለዱና አጅረን ዐዚማ እና እኛ የነገርናቸውና የመከርናቸውን ነገር ተቀብለው ኢማናቸውን ቢያጠናክሩና የአላህን ምርጫ ቢያከብሩ ኑሮ የዚያ ጊዜ እኛም እንደ ሌሎቹ አማኞች ከእኛ ታላቅ የሆነን ምንዳ እንለግሳቸው ነበረ በተውባቸውና በተቋቸው ሳቢያ ማለት ነው። ወለአደይናሁም ሲራጠን ሙስተቂማ በቀጣውም እድሜያቸው ትክክለኛ የሆነውን የጀነትን ጎዳና እንመራቸው ነበረ። ኸይር ስራ እንግዲህ ወደ ኸይር ስራ ያሸጋግራል፣ መጥፎም ወደ መጥፎ ይጋብዛል እንደሚባለው ይህን ቆራጥ እርምጃ ቢወስዱ ኑሮ ያለፈውንም ይቅር ብዬና ምሬ በተውባቸው ታላቅ ምንዳ ከመስጠትም በተጨማሪ በቀጣው እድሜያቸውም ደግሞ ልክ እንደ ሙክሊሶቹ ትክክለኛውን እስላማዊ ጎዳና መርቻቸው ለጀነት እንዲበቁ አደርጋቸው ነበረ። ዳሩ ግን ምን ይሆናል ልክክቶች ናቸውና ለዚህ ድል ሊበቁ አልቻሉም ነው የሚለው። ومن يطع الله والرسول فأولئك مع الذين أنعم الله عليهم من النبيين والصديقين والشهداء والصالحين وحسن أولئك رفيقا ذلك الفضل من الله وكفى بالله عليما. ومن يطع الله والرسول الله سبحانه وتعالى كلبت يمكزانا يمتعززي ونسو والرسول عندهم دقموا لنبيو تاما ينا እንታዛጂ ሆኖ የተገኘ ሰው ፈውላኢከ ማለዲና አንአላሁ አለይሂም እንዲህ አይነቶቹ ትክክለኛ አማኞችና ቅን ታዛዦች አላህ ሱብሃነሁ ወተዓላ መልካም ጸጋውንና ትሩፋቱን ከለገታቸው ሰዎች ጋራ ነው የሚደመሩት ይላል። እና እነዚያ አላህ መልካም ጸጋ የለገታቸው የተባሉት እነማን ናቸው ብትል ምን ነብይን ከነብያት ጋር ማለት ነው ወሲዲቂን እንዲሁም ደግሞ ለነብይ የቅርብ ረዳትና ደጋፊ ከሆኑት ታላላቅ ሰዎች ከነአቡበክር አይነቱ ሰው ጋር ማለት ነው። ወሹሃዳ እንደገና ደግሞ ለዲኑ ግንባታ ህይወታቸውን ከሰዉት ታጋዮች ጋር ይነሳል ማለት ነው። ወሷሊሒን ከሌሎችም የአላህ ባለሟልና ወዳጆች ከሆኑት ሰዎች ጋር ተደምሮ ይነሳል ይላል። ወሐሱነ ኡላኢከ ረፊቃ አሁን የተጠቀሱት ክፍሎች ወይም ቡድኖች ነቢያቶችና ስዲቅ ሹሃዳ ሳሊሒን የተባሉት ከጓደኝነት በኩል በጣም ያማሩና የተዋቡ ምርጥ ታላላቅ ሰዎች ናቸው ይላል። ይህን ያለበት ምክንያት አለው ይባላል። እንግዲህ የነቢያችን ሰሃቦች መቼም ተአምር ሰሪዎች ነበሩና አንድ ሰሃቢ መጣና አንድ ቀን ይላል እናታችን አይሻ ለነቢያችን አለይሂ ሰላቱ ወሰላም አንድ ነገር ነገራቸው። ሰውነቱ ይወራል፣ ይከሳል፣ ሁልጊዜ ይገረጣል፣ እረ የልጅ ምንድን ሆነው እያሉ ያስቡ ነበረ። አንድ የመጣና ምንድን ነው እንዲህ የሚያደርግህ ብለው በሚጠይቁት ጊዜ እኔ እኮ እንደዚህ የሚያደርገኝን ነገር ብነግሩህ በጣም ያስገርመዋል አላቸው። አይርበኝም፣ አያመኝም፣ ምንም አይነት ችግር አልነበረብኝም፣ ግን ሰው ሊያውቀውና ልነግረው የማልፈልገው ነገር አለ አላቸው። ምንድን ነው እሱ ሲሉት መቼም እኔ ሙቼ ጀሀነም ከገባሁኝ ያ በአንድ ፊቱ መገላገል ነው በእኔ በኩል፣ ምክንያቱም ያው እሳቱ ወይም ቅጣቱ ስላንቱ ጉዳይ ሊያስረሳኝ ይችላል፣ ግን ምናልባት ወጉ ደርሶኝ እንደ ሌሎቹ በሙእሚኖች ስም ለጀነት የበቃሁ እንደው የእኔ መከራ የዛ ጊዜ ነው የሚመጣው አላቸው። እንዴት ሲሉት እኔ ተራ ሰው ነኝ፣ ጀነትን ብገባ ዝቅተኛ ተራ ቦታ ነው የምመደበው፣ አንቱ ደግሞ ያው ሰይዱል አወሊን ወል አኺሪን ነው የነቢያት ሁሉ የአላህ ወዳጆች ሁሉ ቁንጮና መደምደሚያ እንደመሆኑ ደረጃውም በጣም የላቀና የመጠቀ እንደሚሆን አልጠራጠርም፣ ያው ጀነተል ወሲላ ነው የአንቱ ቦታ። ስለዚህ ከአንቱ ተለይቶ ህይወት ምን ዋጋ አለው? ባይገርሙህ እኮ እኔ አሁን ከአንቱ ለየት ብዬ ወደ ቤቴ ወደ ቤተሰቦች ስሄድ አንቱ እዛ ቤተሰቦች መካከል እያለሁኝ ትያልኩኝ እንደሆነ እንዴት ያደርገኛል? አሁን አንድ ነገር የደረሰብኝ ይመስለኛል። ተነስቼ መጥቼ መኖርሁን ካላየሁና ካላረጋገጥኩ በስተቀር እንቅልፍ አይወስደኝ፣ ምግብ አይበላኝ፣ በጣም ነው የምቸገረው። ስለዚህ በየጊዜው ሌሊት እንኳን ነግቶ እስከማገኘው እያሰከረኝ ነው እየተቸገርኩ ያለሁ። ግን የዛ የጀነትና የአኸራ ዓለም ደግሞ በጣም ዘላለማዊና ሁልጊዜ ቋሚ ነው ተብሏል። ታዲያ ከአንተ ተለይቶ ዘላለም ኑሮ ጀሀነም ነው እንጂ ለእኔ ምን ደስታ ሊያገኝ? ይህ እያሳሰበኝ ነው እንደዚህ ሰውነቴ የሚገረጣውና የሚወራው ብሎ ነገራቸው ይባላል። ይህ ጊዜ ለሳቸውም እንደ ዱብዳ ነበረ ጥያቄው። በጣም ገረማቸውና አንገታቸውን ደፍተው ዝም አሉ ይባላል። ወዲያውኑ ከልቡ መሆኑን ስላወቀለት ጌታ እንግዲህ ሙናፊቆቹ በቃላቸው ሲደልሉ ወዲያው እንደሚያጋልጣቸው፣ ሳዲቆቹም ደግሞ እውነት ሲናገሩ ወዲያውኑ ይደግፋቸዋል ማለት ነው። አሁን ታዲያ ይሄ ሰውዬ እንደዚህ ብሎ የተናገረው ለሚሰማው ሰው በጣም እንደው እውነት እንደዚህ ደረጃ ደርሷል ተብሎ ሊያጠራጥር የሚችል ነበረ። አላህ ግን አረጋገጠለት ከልቡ ነበረና ማለት ነው። ወመን ይጥላህ አለ ለአላህ እንደዚህ ቅንታጃጅ የሆነ ረሱሉንም ከልቡ የሚደግፍና የሚተባበር የሆነው ባሪያዬ ፈኡላኢከ መዐ አለዚነ አንዐመ አላሁ ዐለይሂም ሚነ ነቢይይነ ወስዲቂን። ልክ አሁን የሚፈራውና የሚሰጋው ነገር አይደርስበትም። የውመል ቂያማ ሲሆን ተነስቶ ከነዛው ከሚወዳቸውና ከሚያከብራቸው ከአላህ ወዳጆች ጋር ነው የሚደመረው። እነዚህም ወገኖች ደግሞ ከጓደኝነት በኩል በጣም ያማሩና የተዋቡ ናቸው በማለት አላህ አደነቃቸውና እሱም ደግሞ ከሚወዳቸውና ከሚያከብራቸው መሪዎቹና አለቃዎቹ አላህ ገንጥሎ ወደ ኋላ እንደማያስቀረው አረጋገጠለት። ነቢዩም አለይሂ ሰላቱ ወሰላም አልመርኡ መአመን አሐብ የሚለውን ታሪካዊ አነጋገር ተናገሩ። ከዚህ በመነሳት ማንም ሰው ከወደደው ሰው ጋር ነው፣ መጥፎ የሚወደደ ከመጥፎ ጋር፣ መልካም የሚወደደ ከመልካም ጋር ነው እና ስለዚህ አላህ ስብሓነሁ ወተዓላ እንግዲህ ከወዳጆች አለይህም በማለት ቃል ገብታለት። በዛ አጋጣሚ ለእርሱ ብቻ ሳይሆን ትክክለኛ ኢማንና ጧሃ ያላቸው ሙእሚኖች ሁሉ ከሚወዷቸውና ከሚያከብሯቸው አለቃዎች አላህ እንደማይለያቸው አረጋገጠላቸው ማለት ነው። ذلك الفضل من الله ይህ ከአላህ የሆነ ትሩፋት ነው ይላል። እንግዲህ እንደዛ አይነት ጠንካራ ኢማንና ቅንነት አላህ ሱብሃነሁ ወተዓላ የሰጠው ሰው የታላቅ የአላህ ችሮታ የተረጀ ሰው እድለኛ ነው የሚለው የኔን ኢማኑን ባይፈቀው ኑሮ ለዚህ ባልበቃ ነበር። ወከፋ ቢላሂ ዓሊማ፣ በእውቀትም አላህ ከማንም የበለጠ በቂ ነው። ይህንን የመሰለ እጅን ለማን መሰጠት እንዳለበት ስለሚያቅ ለእንዲህ አይነቶቹ ሙክሊሶችና ሙእሚኖች ይሰጣቸዋል ነው የሚለው። እና እንግዲህ በማንኛውም ጊዜ በየትኛውም ቦታ የዚህ አይነት እምነትና ስሜት ያለውን ሰው በሚችለው አቅም ደግሞ ያንን ውዴታውንና ፍቅሩን ለነብዩ ያለውን አክብሮት በተግባር እያረጋገጠ ከተመኘ ጌታ ከወዳጁ የማይለይ መሆኑን አረጋግጦለታል ማለት ነው። ዳሩ ግን ችግራችን በአሁኑ ጊዜ ነብዩን እንወዳለን ይባላል፣ ተግባራችን ሲታይ ግን በተቃራኒው ነው። እሳቸው ያዘዙትን ትተን ያላዘዙትን፣ እሳቸው የሚወዱትን ነገር እየጠላን እሳቸው የሚጠሉትን እየወደድን ያለ ነው ማለት ነው። ይሄ ከሆነ እንደው ዝም ብሎ በቃል ብቻ ወዳቸዋለሁ ማለት ለዚህ ሊያበቃ አይችልም። ግን እሳቸውን በአዲስ ደጋግመው እንደተናገሩት ላዩሚኑ አሃዱኩም ሀታ የኩነ ሀዋው ተባአል ሊማጭት ብሂ፣ እናንተ ማንም ሰው አማኝ መሆኑ አይረጋገጥለትም የእሱ ዝንባሌው እኔ ካመጣሁትን ጋራ የሚጣጣም እስካልሆነ ድረስ ብለዋል ማለት ነው። እንግዲህ ትክክለኛ ሙእሚን ማለት ስሜቱ ፍላጎቱ ራሱ ከዲኑ መርሆ ጋራ የሚጣጣም ሲሆን ነው። የእሱ ስሜትና ፍላጎት ሌላ፣ ዲኑ የሚለው ሌላ ከሆነ ሁለቱ እንግዲህ ተለያይተዋል። በቃልና በስም እንኳ ሙስሊም ነኝ ሙእሚን ነኝ ወይም የነቢዩ ወዳጅ ነኝ ቢልም እንኳ ማለት ነው። በሌላም በኩል ደግሞ ኩሉ ኡመት የድኩሉን ልጀና ይላሉ ኪታብ ቡኻሪ። የኔ ኡመት የተባለ ሁሉ ጀነት ይገባል፣ ኢላ መን አባ፣ ጀነት አንፈልግም ብለው እንዲህ የሚሉት ይቀሩ አሉ። ጀነት አንፈልግም የሚሉ ደግሞ ምን አይነት ሰዎች ይኖራሉ ብለው በመገረም ሲጠይቋቸው መን አጣአኒ ደኸለ ጀና ወመን አሳኒ ፈቀድ አባ፣ እኔ ያዘዝኩትን ሁሉ እሺ ብሎ የታዘዘልኝ ጀነት ለመግባት ተዘጋጅቷል ማለት ነው። የኔን ትእዛዝ ለመቀበል የማይፈልጉት ደግሞ ጀነትን አንፈልግም እንዳሉ ነው ማለት ነው ብለው ገለጹ ይላል። ያ አዩሃ ለዚነ አመኑ ኹዙ ሒድረኩም ፈንፊሩ ሱባትን አው ንፊሩ ጀሚዓ وإن منكم لمن ليبطئن فإن أصابتكم مصيبة من قال قد أنعم الله علي إذ لم أكن معهم شهيدا ولئن أصابكم فضل من الله ليقولن كأن لم تكن بينكم وبينه مودة يا ليتني كنت معهم فأفوز فوزا عظيما. يا أيها الذين آمنوا إن أنت بجتاتشو الناب مفتو يأمناتشو وزنوشوي خذوا حذركم تنكاتشاتشون يا زويلة. እንግዲህ ሙእሚን ሁልጊዜ ንቁ እና ብቁ ነው መሆን ያለበት እንጂ ፈዛዛ ደንጋዛ መሆን አይገባውምና ብዙ ጥላቶች እንዳሉባችሁ አውቃችሁ ጥንቃቄያችሁን ያዙ፣ በቀላሉ እንዳትጠቁ። ፈንፊሩ ቱባቲ፣ እና ወደ ጥላቶቻችሁ መዝመት ካስፈለገ በቡድን በቡድን እየተከፋፈላችሁ ተንቀሳቀሱ። አውንፊሩ ጀሚአ፣ ወይም ደግሞ በጥቅል አንድ አጠቃላይ የሆነ ከባድ ዘመቻ ከሆነ እየተቆራረጡ መሄድ ምናልባት ሊያስጠቃችሁ ይችላልና አንድ ጊዜ ጥቅልል ብላችሁ ሂዱ እንዳስፈላጊነቱ ይላል። እንግዲህ እስካሁን የተለያዩ በሰላማዊ ጊዜ ያሉ የማህበራዊ ህይወቶችን ነበረ ሲዲያስ የቆየው። ከዚህ በኋላ ደግሞ ስለ ጦርነት፣ እርግጥ እስልምና ጦርነትን እንደ ማጥቂያ መሳሪያ አድርጎ አያየውም፣ ግን ጥላቶች ገፍተው የመጡ እንደሆነ ደግሞ አላህ ቀብሎችን አጣምሮ ዝም ማለት ስለማይገባ ስለ ጦርነትም መከተል የሚገባቸው ዘዴ ያስተምር ነው ማለት ነው። እና እንግዲህ ጥንቃቄ ሊኖረው ይገባል። ሙእሚን የሆነ ሰው ማንኛውም ቦታ አላህ የሚረዳውና የሚጠብቀው መሆኑ እንደተጠበቀ ሆኖ በተጨማሪም ደግሞ ለሰበብ ራሱ ንቁ ብቁ ሆኖ መቀመጥ አለበት። ጥላቶች ምናልባት ሊወሩና ሊዘምቱባችሁ ያሰቡ እንደሆነ እነሱን ለመቋቋምና ካስፈለገም ለማጥቃት ከወዳ እንደመጣው ኃይል መጠን በክፍል በክፍል እየሆናችሁ በቡድን ተሰማሩ ይላል። እንግዲህ ከፊትና ከኋላ በሚሆንበት ጊዜ የፊተኛው በግንባር ሲገጥም የኋለኛው ደግሞ ደጀን እየሆነ ለመጠበቅ ይችላል እየተከፋፈለ ከሄደ። አንድ ጊዜ በጥቅል ከሆነ ግን በቀላሉ ሊመታ ይችላል ማለት ነው። እና እየተከፋፈሉ መሄድ አስፈላጊ ሆኖ ከተገኘ በዛው መልክ እየተቆራረጣችሁ የተወሰነ ክፍል ጦር እየሆነ ይሰማራ ይላል። እንደገና የተወሰነው ክፍል ደግሞ እዚህ ከተማና ሀገር መጠበቅም ይኖርበታል። አሁን ጅሩ ጀሚያ፣ አንዳንድ ጊዜ ደግሞ ከወዲያ የመጣው ጦር በጣም ከባድና ጥቂት ኃይል የማይገድበው ሁኖ የተገኘ እንደሆነ የዛ ጊዜ ያለ የሌለ ኃይላችሁን አቀናጅታችሁና አስተባብራችሁ አንድ ጊዜ በክተት ውጡና የመጨረሻ እርምጃ ውሰዱ በማለት ያስተምራል ማለት ነው። وإن منكم لمن ليبطئن كنانت أمينن كمنوت كمتلوت متاكل እንደዚህ ዘመቻ በሚጠየቁበት ጊዜ ወደ ኋላ የሚጎተቱና የሚወዘፉ እንዳሉ አጣለሁኛል። እንግዲህ አብዛኛዎቹ ትክክለኛ ሙእሚኖች ቢሆኑም ጥቂት ወስላቶችና ሙናፊቆች ስለነበሩ እነዛን ሊያጋልጥና ሊጠቁማቸው ነው ማለት ነው። ከናንተው ማከል የሙስሊም ህብረተሰብ አባልነን እያሉ አንዳንዶቹ ጂሃዲ ውጡ በሚባሉበት ጊዜ የሆነ ያልሆነ ምክንያት ተልካሳ ምክንያት እየተረደሩ ወደ ኋላ የሚቀሩና የሚወዘፉ የሚሰንፉ እንዳሉ ነው። ፈይና ሳበቁ ሙሲባ መቅረታቸው አልበቃቸው ብሎ እናንተ ወደ ግንባር የሄዳችሁትን ጥቃት ያጋጠማችሁ እንደሆነ በጥላት የተመታችሁ እንደው የተማረካችሁ የተገደላችሁ ከሆነ ወገኖቻችን እንደዚህ ተጠቁ ብሎ በማዘን ፈንታ ቃል እንዲላል ቀድ አንዓመላሁ ዐለይ ኢዝ ለማኩም ማሁም ሸሂዳ እነዚህ ዘመቱ ኃይሎች ጋራ እኔም አብሬ ዘምቼ በዛ ቦታ ብገኝ ኑሮ ይህን ጊዜ እንደነገር አልቆል ነበረ። እዛ እነሱ ጋር ባለመሄድና ከዚህ አደጋ በማምለጤ ምንኛ አላህ እኔን ወደደኝና ጸጋውን አጎናጸፈኝ በማለት የወንድሞቹን ውድቀት እንደ ደስታ አድርጎ ራሱን መቅረቱን ብቻ ያጋናል ነው የሚለው። ይህ እንግዲህ የወገን ስሜት አይደለም። ይሆን እንግዲህ ኃይል አንሳቸው ይሆናል ወገኖች የተጠቁት እኛ ብንሄድ ኑሮ ለዚህ አይበቁም ነበረ፣ ምንኛ እንዳው መቅረታችን ጉዳ ያደረገን ብሎ ነበረ ወገን የሚቆረቆረው። እነሱ ግን እነዚያ የሄዱ ተጠቁ ማለትን ሲሰሙ የራሳቸው መትረፍና መዳን አስደስቷቸው ነገር የሚሄድ እያሉ ሊያስበቁኝ ባለመሄድ የምንኛ አላሁ አለልኝና ደረሰልኝ እያሉ የራሳቸውን መትረፍ ሲያዳንቁ የወንድሞቻቸውን ውቂት ግን ከመጥየት የማይቆጥሩ አሉ ይላል ማለት ነው። እና እነዚህ እንግዲህ ስማቸው ሙስሊሞች ቢባሉም ወትረውንም ያው አስመሳዎች እንጂ ሙናፊቆች መሆናቸውን በዚህ ስሜታቸውና አገላለጣቸው ራሳቸውን አሳውቀዋል ነው የሚለው። ታዲያ እንዲህ አይነቶቹ የተገረሰባቸው መሆኑን አውቀው ከአሁን በኋላ ከእንዲህ አይነት ስሜትና አካሄድ ቢቆጠቡ ቢታረሙ ይሻላቸዋል። ወለይን አሳበኩም ፈድሩ ሚንላህ እንደገና ደግሞ በሄዳችሁበት እና በዘመታችሁበት ግንባር ከአላህ የሆነ ትሩፋትና ጸጋ ቢያጋጥማችሁ ጥላቶቻችሁን አጥቅታችሁ ማርካችሁ ቀንቷችሁ ድል ተቀዳጅታችሁ የመጣችሁ ከሆነ ደግሞ ለቁለነ ይኸው ሙናፊቅ የሆነው ሰው እንዲህ ይላል ከአለም ተኩም በይነኩም ወበይነሁም ወዳ በእናንተና በእሱ መካከል ትውውቅና ግብብነት እንደሌለ ሁሉ ልክ ተደብቃችሁት እንደሄዳችሁ እንዳልሰማ እንዳላወቀ ሰው ሆኖ ያለይተኒ ኩንቱ ማሁም እንዲህ አይነት ድል የተቀዳጁበት ጦርነት ላይ እኔም አብሬያቸው ተገኝቼ ቢሆን ምኞት የነበር በማለት እንደገና ጸጸቱን ይገልጣል። ፈአፉዘ ፈውዘን ዐዚማ እና እዛ ቦታ እነሱ ጋር ብገኝ ኑሮ ይህን ታላቅ የሆነ እድል እኔም ተሳታፊና ተካፋይ እሆን ነበረ የሚለው እንግዲህ እስልምናን አስከብረው ግዴታቸውን ተወጥተው ከአላህ ጋራ ትልቅ ደረጃ አግኝተው መምጣታቸው አስቀንቶት አይደለም እንዲህ የሚለው። ያው አሸንፈው የምርኮ ንብረት አግኝተው ስለመጡ እኔ እንዳው ይጠቃሉ ብዬ ቀርቼ ጉድ ሆንኩኝ አመለጠኝ አይደለም እንዴ? እነሱ ጋራ ብሄር ኑሮ ይህን ጊዜ ብዙ ገንዘብና መሳሪያ አፍሽ መጣ ነበረ ምንኛ ጉድ ሆንኩኝ እያለ ጸጸቱን ይገልጻል። ይህ ሲል እንግዲህ ላላወቀ ሰው ተደብቀውት የሄዱ ያልነገሩትና እንሂድ ያላሉት ይመስላል። እሱ ግን መጀመሪያውንም በአደባባይ በጅሃድ ና እንሂድ እያሉት የሆነ ያልሆነ ምክንያት እየደረደረ ነው የቀረው እንጂ እንደማያውቃቸውና እንደማይግባባቸው ሰዎች ተደብቀውት ሄደው ያገኙት እድል እንዳልሆነ ሲታወቅ እሱ ሙሚንነቱን ማጣቱ ሳያሳዝነው ምርኮ ማምለጡ ነው የሚያስጠጥተውና እነሱ ጋር ብገኝ ኑሮ እያለ የሚያስመኘው ነው የሚለው። فليقاتل في سبيل الله الذين يشرون الحياة الدنيا بالآخرة ومن يقاتل في سبيل الله فيقتل أو يغلب سوف نؤتيه أجرا عظيما وما لكم لا تقاتلون في سبيل الله والمستضعفين من الرجال والنساء والولدان الذين يقولون ربنا أخرجنا من هذه القرية الظالم أهلها واجعل لنا من لدنك وليا واجعل لنا من لدنك نصيرا الذين آمنوا يقاتلون في سبيل الله والذين كفروا يقاتلون في سبيل الطاغوت فقاتلوا أولياء الشيطان إن كيد الشيطان كان ضعيفا فليقاتل في سبيل الله الذين يشرون الحياة الدنيا بالآخرة እነዚህ ወስላታ የሆኑ ሙናፊቆች የተለያዩ ምክንያቶች እየደረደሩ ከዘመቻ ወደ ኋላ ቢቀሩ አላማ ያላቸው ሙእሚኖች በዚህ በአንድ ሰሞን አደስታ በዱንያ ቋሚዋንና ዘላለማዊዋን ዓለም ለመለወጥና ለመግዛት የሚፈልጉ ጎበዞች ባጭር ታቀው ይታገሉና ይጋደሉ ይላል። እንግዲህ ሙናፊቅ ያ አላማዊ ስለሆነ የዚህን ምድራዊ ጥቅም እንጂ ነገ ከሞት በኋላ የሚሆነው ነገር አያሳስበውም። እነዚህኞቹ ትክክለኛ ሙእሚኖች ግን ፈሊዩቃትል ፊሰቢልላህ፣ በአላህ መንገድ የአላህን ቃል ከላይ ለማዋል መታገል ይኖርባቸዋል። እነማናቸው የሚታገሉት? አለዚነ የሽሩነ ልሐያተ ዱኒያ የቢዑነ ልሐያተ ዱኒያ እንደማለት ነው። ይችን ቅርቢቱን ህይወታቸውን፣ ንብረታቸውን፣ ጊዜያቸውን መሸጥ የሚፈልጉት ቢልአኺራ በቋሚዋና በዘላቂቷ ዓለም ነው የሚለው። እነዚህ መታገል ይጠበቅባቸዋል። ወመን ዩቃቲል ፊ ሰቢልላህ በዚህ በሚፈለገው መልክ በአላህ መንገድ የአላህን ዲን ለማጠናከርና ለማስከበር ታጥቀው የሚጋደሉና የሚታገሉ የሆኑ ሰዎች ፈዩቅተል እና በዛ በትግሉ ሂደት ውስጥ የተገደለ አው የግሊብ ወይም ደግሞ ቀንቶት ያሸነፈ ፈሰውፈ ኑእቲሂ አጅረን ዐዚማ ሁለቱንም ወገን ቢሆን በዱንያም ሆነ በአኸራ ታላቅ የሆነ ምንዳ እንደምንሰጠው ነው ይላል አላህ ሱብሓነሁ ወተዓላ። እንግዲህ የእስላም ሙጃሂዶች ሁልጊዜ አትራፊዎች እንጂ ኪሳራ አያጋጥማቸውም፣ እክላስ ካላቸው ማለት ነው። ወይም ይገደላሉ ወይም ይገላሉ፣ ከሁለት አንዱ ነው የሚሆነው። ከተገደሉም ሸሂድ ሆኑ ማለት ነው፣ የጀነት ሙሽራዎች ናቸው። ከገደሉም ደግሞ የዱንያውም ቢል ተገኘ፣ እንደገና ደግሞ በኒያቸው ሻሃዳውም እንደተገኘ ነውና በሁለቱም ሀገር እድለኞች ይሆናሉና ይህንን አውቀው ወስላቶቹና ሙናፊቆቹ ወደኋላ ቢጎተቱ አላማ ያላቸው በዱንያም በአኸራም አላህ ዘንዳ ትልቅ ምንዳ እናገኛለን ብለው ተስፋ የሚያደርጉት መታገልና መጋደል አለባቸው በማለት አላህ ሱብሓነሁ ወተዓላ የቅስቀሳ ቃል ያቀርብላቸዋል ማለት ነው። ወማ ለኩም ላ ቱቃትሉነ ፊ ሰቢልላህ እናንተ ሙስሊሞች ነን የምትሉ ሰዎች በአላህ ዲን በጌታችሁ መንገድ የማትጋደሉበት ምክንያት ምን አለ? እናንተ ያመናችሁበትን ትክክለኛውን የአላህን መንገድ የሰይጣን ኃይሎች ለማጥፋትና ለማደናቀፍ ሲሞክሩ እናንተ እንዴት ዝም ብላችሁ ታስተቃላችሁ? ዲኑን መጋደልም ይኖርባችኋል። ወልሙስተድዓፊነ ሚነ ሪጃሊ ወኒሳኢ ወልውልዳን እንደገና ደግሞ ከወንዶችም ከሴቶችም ከህፃናቶችም በጥላት እጅ ተይዘው የሚጨቆኑና ቁምስቅላቸውን የሚያዩትን ጉፉአን ለማስለቀቅና ነጽነታቸውን ለማረጋገጥ እንዴት አትጋደሉምና አትታገሉም? እንግዲህ ሞራል ቅስቀሳ ነው ማለት ነው። በአንድ በኩል ዲናችሁን ለማስከበር መታገል አለባችሁ፣ በሌላ በኩል ደግሞ በስብዕና ደረጃ እንኳን ሙስሊሞች እንኳ ባትሆኑ አንድ ሰው ወገኑ ሴቱ፣ ህፃናቱ፣ ደካማው፣ ሽማግሌው በጥላት እየተጨፈጨፈና እየተቀጠቀጠ ምን አገባኝ ማለት አግባብ አይደለም። እንኳን ከሙስሊም ማንኛውም አእምሮ አለኝ ከሚል ግለሰብ የማይጠበቅ ነውና ይህን ነገር በዚህ መልክ ግዴታችሁን ለመወጣትና ኃላፊነታችሁን ለመሸከም እንዴት ሳትጋደሉ መጋደል አለባችሁ እንጂ በማለት ይቀሰቅሳል ማለት ነው። እና አለዚነ የቁሉነ ረበና እነዚህ በጥላት እጅ ተይዘው የሚሳቀቁትና የእናንተን ድጋፍና እርዳታ የሚጠባበቁት እነዚያ ናቸው። በየጊዜው ጌታችን ሆይ እያሉ እኔን የሚለምኑና የሚማጸኑ አክሪጅና ሚን ሀዲህ ልቀርየት ዛሊሚ አሉሃ ነዋሪዎቿ ግፈኞችና በደለኞች አረመኔዎች የሆኑባት ከሆነችው ከተማ እባክህ አንተ አውጣን እያሉ ሌት ተቀን እኔን ጌታቸውን እየተማጸኑ ያሉትን ጭቁኖች ለምን ሄዳችሁ አታድኗቸውምና አታወጧቸውም ይላል። እና እንደዚህ ሲሉ የነበሩት መካ ከመከፈቷ በፊት በዚሁ በመካ ከተማ ይገኙ የነበሩት ሙስሊሞች ናቸው። ነቢዩና አብዛኛዎቹ ሰሃቦች ወደ መዲና ተሰደው ከሄዱ በኋላ እዚህ እንደገና የቀሩት በጥላት ታፍነው ወይ እዚህ መብታቸው ተከብሮላቸው እንዳይኖሩ ወይም ደግሞ ለመሄድ እንዳይችሉ እየቀጠቀጡና እያሰቃዩ ይዘዋቸው ነበር ማለት ነው። ታዲያ ጧት ማታ አላህ ስብሓነሁ ወተዓላ ይለምናሉ፣ ያንተን ፍቃድ ስለተቀበል እስልምናን ስለተቀበል ይኸው ወንጀለኛ ሆነን እንቀጠቀጣለን፣ ዝም ብለህ ታያቸዋለህ እኒህን ግፈኞች? ኧረ እንደው ነዋሪዎቿ እንደዚያ አውሬና አረመኔ የሆኑባት ከተማ መኖር አንፈልግምና እባክህ አንተ የፈለግከውን ሀይል ልከህ አተዚህ መከራ አውጣንና አዲነን እያሉ እኔም ጌታቸውን እየለመኑ ነው። እኔ ደግሞ በእናንተ በወዳጆቼ ነውና ላወጣቸው የምፈልገው፣ ሂዳችሁ ለምን እነዛን መከራ ውስጥ ያሉትን ወገኖቻችሁን አታድኗቸውም እና አትረዷቸውም በማለት መዲና ያሉትን ጀግኖች ከሰከሳቸው ማለት ነው። እና ወጃአለና ሊለዱን ከወልየን ካንተ በኩል እኛን የሚታደገን ዋቢ አድርግልን እያሉኝ ነው። እኔ ደግሞ በዚህ ምድር ላይ በአሁኑ ወቅት ያላችሁን ወገኖች የኔ ኃይሎች እምላችሁ እናንተ ስለሆናችሁ ለምን ሄዳችሁ አታድኗቸውም እና አታወጧቸውም ይላል። ወጃአለና ሊለዱን ከነሲራ ካንተ በኩል ደግሞ ለእኛ ረዳትና ደጋፊ አድርግልን እያሉ የተቀን እየወተወቱና እየለመኑኝ ነው ያሉት። ስለዚህ እናንተ ያው የአላህ ወዳጆችና ወገኖች ስለሆናችሁ ሄዳችሁ እነዛን ማዳንና ማውጣት ይኖርባችኋል በማለት አዘዛቸው ማለት ነው። ስለዚህም ነቢያችን አለይሂ ሰላቱ ወሰላም በወቅቱ በሶላት ቁኑት ይቀሩ ነበረ ይባላል። እናዚህ መካ ካፍነው በጥላት ሲጨቆኑ የነበሩትን አንዳንድ በጣም ታዋቂ ሙእሚኖች የነበሩትን ስማቸውን እያነሱ በዝርዝር አላሁማ አንጅል ወሊድ ኢብነል ወሊድ፣ አንጅ ሰለመተ ብነ ሂሻም እያሉ ከጥላቶቻቸው እጅ እንዲወጡ ይጠልዩላቸው ነበረ ይላል። ግን በዛ ጊዜ የነበሩ ሙስሊሞች እስልምናን በሙሉእነቱ ነበረና የተረዱት በዱዓ ብቻ አልተወሰኑም። ያው ዱዓ እናረግላቸዋለን አላህ ያወጣቸዋል አላሉም። ዱዓውን ካደረጉ በኋላ ያለ ኃይላቸውን እንደገና አተባብረው ደግሞ በወታደራዊ ትጥቅ ቆርጠው ተነሱ ለማስለቀቅ ማለት ነው። ስለዚህም 10,000 ሰራዊታቸውን አስታጥቀው በረመዷን ወር ገስግሰው በመምጣት ድንገት ጥላቶቻቸው ሳይጠነቀቁና ሳይዘጋጁ እጅር ላይ አሉና ነፃ አወጧቸው ማለት ነው። ልክ ሂጅራው በ8ኛው ዓመት እና ይሄ እንግዲህ ታሪክ ነው የሚያሳየን ማለት ነው። ሙእሚን ከአላህ ጋር አላቃው ወይም ግንኙነቱ ጤናማ ከሆነ የቁጥሩ ማነት ወይም የዝግጅቱ ውስን መሆን የማይጎዳው መሆኑን ነው የሚያሳየው። ጌታውን የለመነ እንደሆነም ይሰማዋል፣ አላህ ከሱ ጋር ነው እና ባይሆን ከልቡን ከአንጀቱ በመሆኑ ነው። የዛ ማረጋገጫው ዱዓ ብቻ ሳይሆን ባለ በለለ ኃይሉ ዲኑን ለማከበርና ወገኑን ለመርዳት እስከተንቀሳቀሰ ድረስ አላህ ደግሞ ያሳካለታል። እና ነቢያችን አለይሂ ሰላቱ ወሰላም በአንድ በኩል ዱዓ ሲያረጉላቸው፣ በሌላ በኩል ደግሞ ያን ዱዓቸውን ውጤታማ ለማድረግ ራሳቸው የአካላዊ እንቅስቃሴ አድርገዋል ማለት ነው። በዛም መሰረት ቀናቸው። እንዳውም እንደተፈራውና እንደታሰበው ውጊያ እንኳ ሳይከፈት በአንድ በኩል ብቻ ትንሽ መቆራቆስ ሲጀምር ወዳውኑ ነው ድል ያደረጉት ማለት ነው። በዛ መልክ እንግዲህ አላህ ሱብሓነሁ ወተዓላ እነዛን በጥላት እጅ ሲሳቀቁ የነበሩትን ደካማዎች ነፃ አውጥተው እንደገና ሀገራቸውንም በቁጥጥራቸው ስር አዋሉና የእስልምና መድረክ መሆኗን አረጋገጡ ማለት ነው። አለዚነ አመኑ እነዚያ በጌታቸው ያመኑ የሆኑት አለ ዩቃትሉነ ፊ ሰቢልላህ በአላህ መንገድ ይጋደላሉ መሰከረላቸው ማለት ነው። እነዚህ የኔ ወዳጆች ከልባቸው ያመኑትና ከነቢዩ ጋር የተሰለፉት ጀግኖች እኔ ጌታቸው እንደዚህ ተዋጉ ብዬ አዝዣቸው የኔን ቃል ወደ ኋላ አይሉትም፣ ከእኔ ፍቃድ በላይ ምንም ነገር የላቸውምና ንብረታቸውንም ጉልበታቸውንም ህይወታቸውንም እንደሚሰውልኝ እርግጠኛ ነኝ በማለት አላህ ሱብሓነሁ ወተዓላ በእነሱ ያለውን አመኔታ ገለጸ ማለት ነው። ወለዚነ ከፈሩ እነዚያ ደግሞ ከሃዲ የሆኑት በኩፍሩ ጎራ የተሰለፉት ዩቃቲሉነ ፊ ሰቢል ጧሁት የሰይጣንን ተልእኮ ወይም የእሱን መንገድ ለማስከበር ይጋደላሉና ይዋደቃሉ። ካፊሮቹም እንግዲህ በዛው ባመኑበት በስተቱ ጎዳናቸው ሰይጣን በርሱ እያለ ስለሚቆሰቁሳቸው የእሱን ፍቃድ ለማክበር ሲሉ እንደሚጋደሉ ነው። ፈቃቲሉ አውሊያ አሸይጣን እናንተ የኔ ወዳጆች የሆናችሁት ሙእሚኖች ታዲያ የሰይጣን ባርቲዎች የሆኑትን ኃይሎች በርትታችሁ ተዋጓቸውና ተጋደሏቸው። እነከ ኢለ ሸይጣን ካነ በዒፋ የሰይጣን ዘዴና ተንኮል በእኔ ኃይልና ዘዴ አኳያ በሚታይበት ጊዜ በጣም ደካማ ነው። ሰይጣን ብርቱ የሚሆነው አንድ ሰው ከጌታው ተለይቶ ተባሮ ያገኘው እንደው ነው። አለበለዚያ ከጌታ ጋር መልካም ግንኙነት ያለው ሙእሚን ዘንዳ ሰይጣን የፈለገውን ኃይል ቢያስተባብርም እንኳን የእሱ ኃይልም ሆነ ዘዴው ደካማ ነውና በቀላሉ ትረቷቸዋላችሁ፣ በርቱ በማለት ቀሰቀሳቸው። እንዳለውም በእሱ ቃል ተማምነውና በፍቃዱ ተመርተው በልብ ሲንቀሳቀሱ ያልተጠበቀ ድል አጋጠማቸውና ታሪካዊ የሆነ ውጤት ሊያስመዘግቡ ቻሉ ነው ምንም። ألم تر إلى الذين قيل لهم كفوا أيديكم وأقيموا الصلاة وآتوا الزكاة فلما كتب عليهم القتال إذا فريق منهم يخشون الناس كخشية الله أو أشد خشية وقالوا ربنا لما كتبت علينا القتال لولا أخرتنا إلى أجل قريب قل متاع الدنيا قليل والآخرة خير لمن اتقى ولا تظلمون فتيلا أينما تكونوا يدرككم الموت ولو كنتم في بروج مشيدة وإن تصبهم حسنة يقول هذه من عند الله وإن تصبهم سيئة يقول هذه من عندك قل كل من عند الله فما لهؤلاء القوم لا يكادون يفقهون حديثا ما أصابك من حسنة فمن الله وما أصابك من سيئة فمن نفسك وأرسلناك للناس رسولا وكفى بالله شهيدا ألم تر إلى الذين قيل لهم كفوا أيديكم إن أيديكم سبسبوا النار وأقيموا الصلاة ሰላታችሁን ብቻ አስተካክላችሁ ስገዱ ወአቱ ዘካት ግዴታ መስዋዕታችሁንም ክፈሉ ተብለው የተነገሩና የተመከሩትን ሰዎች አያቸውን ይላል ፈለማ ኩቲበ አለይሂሙ ቂታል እና ቀደም ሲል ሲቋምጡለት የነበረው የመጃደል ስራ ሲጣፍና ሲወሰንባቸው ማግዚያ ኢዳ ፈሪቁ ምንሁም የክሰውነና ቀደም ሲል ሲናፍቁ እንዳልቆዩ ሁሉ ከነሱ ከፊሎቹ እንደገና ሰውን መፍራትና መዳዳት ጀመሩ ከከሽየት ኢላህ ልክ አላህን እንደሚፈሩ አው አሸደፈሽያ እንዳውም አንዳንድ ጊዜ ከአላህ የበለጠ መፍራትን ጀመሩ ይላል ና ሰውን እንደ ፍጡርን እንደ ፈጣሪ አድርገው መፍራት ጀመሩ እንዳውም አንዳንድ ጊዜ እንደ አላህ ብቻ ሳይሆን ከአላህ በላይም ለመፍራት ጀምረዋል ማለት ነው ወቃሉ እንዲሁ በስሜት ብቻ ሳይሆን ደግሞ ፍራታቸው ከነጭራሹ ሳፍሩ እንዲህ አሉ ረብተና ጌታችን ሆይ ሊመ ከተብተ አለይነ ልቂታል በአሁኑ ጊዜ በእኛ ላይ ጦርነትን ለምን ጻፍክብን ወይም ተዋጉ ብለህ ለምን አዘዝከን በማለት አላህን እንዳውም የወቀሳ ጥያቄ አቀረቡለት ነው የሚለው ለውላ አከርተና ኢላ አጀሊን ቀሪብ እስከተወሰነ ጊዜ ድረስ እንኳን አታቆየንም ነበርን አሉ ማለታቸው ቁጥራችን እስከሚጨምር ወይም ኃይላችን የበለጠ እስከሚጠናከር ለምን ግን ያልተጠየንም አሁን ሁለት ፍሬ ሆነን ምን ተምናረገው ነው ተዋጉ ምትለን ብለው እንደገና አላህ ጋር ክርክር ጀመሩ ወይም ኢላ አጀሊን ቀሪብ ማለት ያው መደበኛው እሚያችን መጥቶ እስከምንሞት ድረስ ለምን ግን ብለህ አታቆየንም ነበር አሉ ማለት ነው ትርሱ ላለመዋጋት ቁልመታ ዱንያ ቀሊል እና በዚህ በተወሰነች ዱንያ ላይ የምትኖሩትና የምትተካከሙት ምን ጊዜም ትንሽ ነው የዱንያ እድሜ የፈለገውን ያህል ቢረዝምም ያው ትንሽ ከመሆን አያልፍም በላቸው ይላል ወለአኺረቱ ወደፊት የተዘጋጀችላቸው ዓለም ደግሞ ኸይሩን ሊመን ይተቃ ጌታውን ለፈራና ፍቃዱን ላከበረ የተሻለ እና የተመረጠች ሀገር ነች ለነሱ ስለዚህ ይችን የአንድ ሰሟን ደስታና መጠቃቀሚያ ትታችሁ ለዘላለም ጽድቅና ክብር ብቁ ነው ያልኳችሁ ብለህ ንገራቸው ወላ ቱዙለሙነ ፈሲላ እናንተ እኔ የምፈልገውን መልካም ከሰራችሁ በእኔ በጌታችሁ ዘንዳ በተምር አጥንት በፍሬዋ አጥንት መካከል ያለችውን ክር መሳይ ነገር እንኳ የምታህል የስራ ዋጋችሁን አያጠፋባችሁም እና አያጓድልባችሁም ብለህ ንገራቸው ይላል እንግዲህ ይሄ አያት የመጣበት ምክንያቱ ሰሃቦች ገና መጀመሪያ የእስላማዊ እንቅስቃሴያቸውን በሚጀምሩበት ጊዜ ከነብዩ ጋር ጥላቶቻቸው መውጣኑ ያሳጧቸው ያስተቃዩአቸዋል ይቀጠቅጧቸዋል ይገላምጣሉ ያመናጭቋቸዋል ይህ ጊዜ እየተበሳጩ እንግዲህ እኛ ሀቅ ስለተቀበልን ብቻ በእነዚህ በካፊሮች ሁሉ ጊዜ እንደዚህ የምንጠቃው ለምንድን ነው ከሞትን በኋላ ጀነት የሚጠብቀን ከሆነ እንደዚህ ሁልጊዜ መከራከምና አንድ ቀን እንዳው ተጋለን በለየልኝ እያሉ ገና የጃር ፍቃድ ከመምጣቱ በፊት ይቋምጡ ነበረ ማለት ነው የዛ ጊዜ ደግሞ ነቢያችን እስቢሩ ታገሱ አሁን ሁለት ፍሬ ሆናችሁ እንጋደል የምትሉት ምን ልታደርጉ ነው አልተፈቀደልኝም ዝም ብላችሁ በትግስት አላህ ስብሓናሁ ወተዓላ በአሁኑ ጊዜ ግዴታ ያደረገባችሁ ሶላታችሁን አጥብቃችሁ መከታተል መስገድ እንደገና ደግሞ ዘካታችሁን መክፈልና የተለያዩ አዝካሮችንና ኢባዳዎችን ብቻ ማከናወን እንጂ ገና ራሳችንን ለመከላከል የምንችልበት ደረጃ ላይ አልደረስንምና ታገሱ እያሉ ይከመክሟቸው ነበር ማለት ነው ያ ጊዜ አለፈና ከዚህ ተመካ ለቀው ወደ መዲና ከተዘዋወሩ በኋላ ቁጥራቸውን በተወሰነ ደረጃ ቢሆን አደገ እንደገና ደግሞ ነፃ መድረክ ተፈጠረ ያው ጥላት የማይቆጣጠረው ቦታ በመሆኑ የራሳቸው መንግስት መሰረቱ ማለት ነው የዛ ጊዜ መሳሪያው ትጥቁ ስንቁ እንደሚፈለገው እንኳ ባይሟላ በተወሰነ ደረጃ እግራቸው መሬት ያዘ ማለት ነው የዛ ጊዜ አላህ ሱብሃነሁ ወተዓላ ኡዲነ ቢለዚነ ዩቃተሉን ቢአነሁም ዙሊሙ وإن الله على نصرهم لكبير يملون آية بمورد እንግዲህ ለዘመናት በጥላት ተረግጠውና ተጨቁነው የቆዩ ሰዎች ከዛሬ ጀምረው ራሳቸውን ለማከበርና ዲናቸውን ለመከላከል ለመጋደል የሚፈልጉ ከሆነ ተፈቅዶላቸዋል። ይህንን ደግሞ እንቅስቃሴ ሲጀምሩ አላህም ድጋፉን እንደሚሰጣቸው ነው በማለት ፍቃድንም እርዳታውንም እንደሚለግሳቸው ገለጸ ማለት ነው። ይህ ጊዜ ሰው ናቸውና ካሁን ቀደም ጥቂቶች ነን፣ ደካሞች ነን፣ አንችልም እየተባለ ስንከለከል ነበረ። አሁንስ ምን ያህል ለውጥ መጥቶ ነው የሚፈቀድልን? ምን ነው በአሁኑ ሰዓት ጅሃድ አዘዘብንና ግዳጅ ጣለብን በማለት አንዳንዶቹ መልሰው እንደገና መፍራትና መዳዳት ጀመሩ። ሰውን ልክ እንደ አላህ መፍራት ጀመሩ ይላል። እንዳውም አንዳንዶቹ ከአላህ የበለጠ ሰውን እስከ መፍራት ድረስ ሄዱ፣ የሙናፊቆቹ ማለት ነው። ትክክለኞቹ ምንጊዜም ወትሮውንም እንደ ተመኙት እንኳን ለዚህ ያበቃን ብለው በደስታ ነው የተቀበሉት ማለት ነው። ወቃሉ ረበና ሊመ ከተብተ አለይነ አልቂታል፣ ጌታችን ሆይ ታዲያ ለምንድን ነው በእኛ ላይ እንደ አይነት የግድያ ግዳጅ የምትጥልብን አሉ። ለውላ አኸርተና ኢላ አጀሊን ቀሪብ፣ እስከተወሰነ ጊዜ ድረስ አታቆየንም ነበር እንዴ? መጀመሪያም ገና ጥቂት ናችሁ፣ ደካሞች ናችሁ፣ ቆዩ ስለን ቆይተ ነበር። አሁንም ምን ያህል ለውጥና መሻሻል ተገኝቶ ነው እንደዚህ አድርገ የምታዝገን የምታስፈጀን ነው በማለት አላህን እስከ መከራከር ድረስ ሞከሩ አንዳንዶቹ ነው የሚለው። ይህን ማድረግ የለባችሁም። የዱንያ ህይወትና ደስታ ምንጊዜም ጥቂት ናት። ያው እናንተ ጥቂት ስንቆይ ስትሉ ወትሮ መዳዳ እሷ ጥቂት ናት እንጂ ረጅም ነገር አይደለችም። እሷን ስታሳድዱ ያኛው ዓለም ያመልጣችኋል ብዬ ነው በማለት መለሰላቸው ማለት ነው። አኸራ የሆነ እንደሆነ በጥራቱም በብዛቱም አቻና ወደር የሌለው ታላቅ እድል ስለሆነ ለዛ እንዲበቁልኝ ፈልጌ ነው በማለት መለሰላቸው እና የመጪዋ ዓለም ኸይሩን ሊመን ይተቃ፣ ጌታውን ለፈራና ዛዙላ ከበረ ሁሉ የተሻለና የበለጠች ነው። ወላቱ ዝለሙነ ፈቲላ፣ ደግሞ እናንተ ባለ አቅማችሁ ለዲናችሁና ለመብታችሁ ከተንቀሳቀሳችሁ የድካም ዋጋችሁን በተምሯ ፍሬ መካከል ያለችውን ክር እንኳ የምታያል እንደማላጠፋባችሁ አረጋግጥላችኋለሁ። ሰው እንግዲህ ታግሎ የደከመበት ነገር ዋጋ ቢስ ቢሆን ኑሮ እርግጥ ሊፈራ በተገባው ነበረ። ግን እናንተ በምታደርጉት እንቅስቃሴ ሁሉ በእኔ ዘንዳ አጅራችሁ የሚታሰብላችሁ ከሆነ ምንም መፍራትና መባባት አይፈለግም ማለት ነው። አይነማ ተኩኑ ዩድሪኩም ልመውቱ፣ ሞት እንዳይደርስባችሁ ከሆነ ደግሞ የምትፈሩት የትም ቦታ ብትሆኑ ሞት ያገኛችኋል። ሞትን ተደብቆ ያመለጠው ከቶውንም የለምና ማለት ነው። ወለው ኩንቱም ፊ ቡሩጅ ሙሸየዳ፣ በጣም ጠንካራ በሆነ ምሽግ ወይም ደግሞ በጣም ሰማይ ጠቀስ በሆነ ህንፃ በኢማራ ውስጥ ብትደበቁም እንኳ እኔ ቀጠርኳት ቀጠሮ ከደረሰች ማምለጫ መደበቂያ የለም። ስለዚህ ሰው ተቀጠሮው የማያልፍ ከሆነ ፍርሃቱን ምን አመጣው ማለት ነው። ወይም ቱሲቡም ሀሰነቱን፣ እነዚህ ሙናፊቆች ደግሞ መልካም እድል ያጋጠማቸው እንደሆነ የቁሉ ሀዚህ ምን እንዲላ፣ ይህቺ ከአላህ በኩል ለእኛ የተቸረች ጸጋ ናት ይላሉ። ራሳቸውን እንግዲህ ቅዱሳን ንጹሐን አድርገው ለእኛ የሚገባንን ደረጃ ሰጠናላ በማለት ደስታቸውን ይገልጻሉ። ወይም ቱሲሁም ሰይአቱን፣ መጥፎ ነገር ደግሞ ካጋጠማቸው የቁሉ ሀዲህ ምን እንዲቅ፣ ይህ በአንተ ፎኩነት የመጣብን መጥፎ ሁኔታ ነው በማለት ወደ ነቢዩ ያማቅቁታል ማለት ነው። እንግዲህ ሙናፊቅ ከመሆናቸው የተነሳ የእስካሁኑ መፍራትና መባባቱ አልበቃቸው ብሎ እንዳውም አንድ ነገር በአንድ በኩል በጥላት የመጠቃት አዝማሚያ ወይም ችግር ምናምን የመጣ እንደሆነ ያንን ነብዩ እንዳመጡባቸው አድርገው በእሳቸው ላይ ያፈጣና ያንገራጥጣሉ ማለት ነው። መልካም ነገር ደግሞ ዲን፣ ውጤት፣ ምርኮ ምናምን የተገኘ እንደሆነ እነሱ ታግለው እንዳመጡት አድርገው በራሳቸው ዲን ይመጻደቃሉ ነው የሚለው። ቁል ኩሉ ሚን ኢንዲላ፣ ሁሉም ከአላህ በኩል የተፈረደና የተሰጠ ነው በላቸው። ያው በቀደር መጀመሪያ ቀደር የአርካንል ኢማን አንደኛው ዘርፍ ነው እና ኸይርም ሆነ ሸር ከአላህ ነው የሚመነጨው ተብሎ ሲያበቃ እንደገና መጥፎ መጥፎም በነብዩ በኩል እንደመጣ መልካም መልካሙን በእነሱ ዲል እንደመጣ አድርገው መናገራቸው መሰረታቸውን ማናጋታቸው ነው። ኸይር ሲሆን ሸር ከአላህ ነው እንጂ እንዴት አድርጎ ኸይሩ እገሌ ነው ሸሩ የገሌ ነው ትላላችሁ በላቸው ይላል። ፈማሊያ ኡላኢል ቀውም ላ የካዱነ የፍቀሁነ ሐዲሳ፣ እነዚህ ሰዎች ምን እካቸውና ነው የሚነገራቸውን ነገር ለመረዳት የማይቀርቡት ይላል። እንግዲህ አንድ ሰው ጤናማ አእምሮ እስካለው ድረስ የሚነገረውን ነገር መረዳትና ማወቅ ይጠበቅበት ነበረ። እነዚህ ግን ይህ ኒፋቅ የተባለ ወረርሽኝ ከለከፋቸው ጊዜ ጀምረው በገዛ ቋንቋቸው የሚነገረውን መመሪያ ይረዱና ሊገባቸው አልቻሉም ይላል አላህ Subhanahu Wa Ta'ala። እና እንግዲህ እነሱ በቀደር ማመናቸውን እየረሱ ነው ማለት ነው። አንድ ሙእሚን የሆነ ሰው ኸይሩም ሸሩም ከአላህ ነው የሚመጣው ካለ የፈለገው ነገር ያጋጥመው አላህ ነው የሚያደርገው ብሎ ራስን ማጽናናት እንጂ በሌላ ሰው ማሟከት የለበትም ነበር። እነሱ ግን ራሳቸው መገንዘብ ያቅታቸው ሲነግሯቸውና ሲያስረዷቸው እንኳን ለመረዳት አይቻሉም ነው የሚለው። ማአሳበከ ሚን ሐሰነቲን ፈሚን አላህ ከመልካም ነገር የሚያጋጥምህ አርግጥን ከአላህ ነው በላቸው ይላል እያንዳንዳቸው ማለት ነው። ያው በዲንም ሆነ በዱንያ አንድ መልካም እድል ከመጣ ከአላህ ችሮታና ፍቃድ ነው ያ መልካም ነገር የሚመጣው። ወማአሳበከ ሚን ሰይአ ከመጥፎ ነገር ደግሞ የሚደርስብህ ፈሚን ነፍሲከ ካንተው ከራስህ ምክንያት ነው በል። ማለትም አላህ የሚፈጥረው ቢሆንም መጥፎውን ባንተ ጥፋት ሳቢያ ነው ያን መጥፎ ነገር የሚያመጣብህ ነው የሚለው። እና በሌላው አያት ወማ አሳበኩም ሚን ሙሲባ ፈቢማ ከሰበት አይዲኩም ወያፉ አን ከሲር እንደሚለው ማንኛውም ፈተና ወይም ችግር የሚያጋጥማችሁ ራሳችሁ በሰራችሁ ስራ ሳቢያ ነው። ቀደም ሲል አላህን የሚያስቆጣ መጥፎ ነገር ትሰሩና በዛ ሰበብ ነው ያንን በላ እንዳመጣልባችሁ የምትሆኑት በማለት እንዳታወቀው ሁሉ አሁንም መጥፎ መጥፎው በራሳችሁ ስራ መዘዝ ነው የሚመጣባችሁ፣ መልካም መልካሙ ግን በእኔ ፍቃድ ነው። ይህ ሲባል ግን እነሱ ያሉትን ነገር መልሶ ደገመው አይደለ? ታዲያ ምን ላይ ነው ስህተታቸው ያሰኛል አልገባው ሰው። እነሱ እንግዲህ መልካም መልካሙ በእነሱ እጅም እንደመጣ ነው የተናገሩት፣ መጥፎ መጥፎው ደግሞ በነቢዩና በአላማቸው መጥፎነት የመጣ ጭቦ አድርገው ነው የሚያዩት ማለት ነው። ያ ስህተት ነው ብሎ አውግዞት ነበረ። እንደገና ዘረና መልካም መልካሙ ከኔ በኩል ነው የሚደርታችሁ አለ፣ መጥፎ መጥፎው ደግሞ ከወደ እናንተ በኩል ነው ሲል እነሱ ሰድረውኑ ወደ ፍጡር አደን ሊያስተኩት ታዲያ ምኑ ላይ ነው ያሰኛል። ፈሚን ነፍሲከ ማለት ሸሩን በቀጥታ እናንተ ትፈጥሩታላችሁ ማለት ሳይሆን ፈጣሪው ሁልጊዜም እርሱ ነው፣ ግን ያ ነገር እንዲመጣ ምክንያት የምትሆኑት እናንተ ናችሁ፣ በጥፋታችሁ ሰበብ ነው እንዲህ አይነት ነገር የማመጣባችሁ ለማለት ነው። ወአርሰልናከ ሊናሲ ረሱላ አንተን ለሰው ልጆች ሁሉ መልእክተኛ አድርገን ልከናል ይላል አላህ። እነዚህ ሙናፊቆች እንግዲህ የተለያዩ ምክንያቶች ቢፈጥሩና ወደ ኋላ ቢጎተቱም ለሰው ልጆች ሁሉ ቀናውንና ትክክለኛውን መንገድ እንድታስተምርና እንድትመራቸው ልከናል፣ በስራ ቀጥል ማለት ነው። ወከፋ ቢላሂ ሸሂዳ ከምስክር በኩል አላህ በቂ ነው፣ አላህ ለሁሉም መልእክተኛ አድርጌያለሁ ብሎ በአለም ዙሪያ ላሉ የሰው ልጆች ሁሉ ከወከለህና ተላከህ ሌሎቹ በምቀኝነት አንተን ላለመቀበልና ላለመከተል ቢገረግሩ ራሳቸውን እንጂ ማንንም አይጎዱም፣ አንተ በተሰጠ ኃላፊነት መሰረት ስራህን ቀጥል በማለት ነቢዩን አለይሂ ሰላቱ ወሰላም በተልኳቸው በርትተው እንዲቀጥሉ አዘዘ ማለት ነው። من يطع الرسول فقد أطاع الله ومن تولى فما أرسلناك عليهم حفيظا. من يطع الرسول لرسول تعزاج هنا فقد أطاع الله በእውነት አላህን እንደ ተገዛ ይቆጠርለታል ይላል አላህ። እንግዲህ ነቢዩ በሰው ሱራ እንደ ማንኛውም አሚር ትእዛዝ ቢያስተላልፉም የሚተላለፈው ትእዛዝ በቀጥታ የእኔ ስራ ነውና የእሱ ያላችሁን በሰራችሁ ቁጥር እኔን እንደ ተገዛችሁና እንደ ታዘዛችሁ ቆጥርላችኋለሁኝ ማለቱ ነው። ይህ እንግዲህ ለነቢዩ ያለውን ከበሬታና ማዕረጋቸውን ሲያስተዋውቅላቸው ነው። እንደ ማንኛውም ተራ አሚር እንዳይመስላችሁ ያዘዘውን መስራት ማለት የኔን ፍቃድ ማክበርና ማስከናወን ነው ማለት ነው። ወመን ተወላ ከነብዩ ትእዛዝ ደግሞ ወደ ኋላ ያፈገፈገና የሰነፈ ራሱን ይጎዳል እንጂ ፈማርሰልና ተአለም ሀፊዛ በእንዲህ አይነቶቹ ወስላታዎች አንተ የግድ ተቆጣጣሪ አድርገን አላክንህም፣ ትነግራቸዋለህ እንጂ ከዛ በኋላ አንሰራም ካሉ ራሳቸው በጥፋታቸው ተጠያቂ የሚሆኑት በእኔ ፊት ነው እንጂ አንተ ለምን በግድ ያላሳመንካቸውን ብዬ የምጠይቅህና